ከዚሁ የምረዳው ነገር አለ አለ። ምንድን ነው ሲሉት፣ የቸርች መምህር እንደዚህ ከሆነ ስነ ምግባሩ በዚህ መልኩ ከሆነ የሚንቀሳቀሰው ተከታዮቹ ምን ይሆናሉ? በጣም ያሳዘነኝ ያ ነው አለ። መምህር ተብዬው እንዲህ አይነቱ ስነ ምግባር ተላብሶ ከሆነ የሚሄደው በዚህ መምህር የሚማሩ ተማሪዎች ደግሞ ምን አይነት ሰዎች ይሆናሉ ብዬ ነው በጣም ግራ ይገባኛል። ብቻ ለዓለም ማስተላልፈው ይህ ነው ሃይማኖታቸው፣ የሚያስተምራቸው በሰው መሃል ብጥብጥ የሚያነሳ እርስ በርሱ እንዳይግባባ የተቀደሱ ቦታዎችና መጽሐፍቶች በማቃጠል ምን በማለት ትንኮላና ትንኮሳ መጎትጎት እንጂ ሌላ ስራ እንደሌላቸው ከመምህሮቻቸው እየተረዳን ነው ብሎ ኸላስ፣ ለእኔ ምንም አይሰማኝም። የዓለም ቁርአንም ከቻላችሁ ሰብስባችሁ አቃጥሎታል። አልሐምዱሊላህ ብቸኛ የዓለማችን ሃይማኖት እስልምና ነው። ሰሒሑ ሰነዲ ኢለላሂ ስብሓነሁ ወተዓላ፣ ወደ አላህ ስብሓነሁ ወተዓላ ብቸኛ የሆነ ሰነድ ያለው ትክክለኛ የአላህ ቃል አላህ እኔው ራሴ ጅብሪልን ልኬ ቁርአን ያውርጀላችኋለሁ ብሎ ያስቀምጠው። ሌላው ሁሉ መጻሕፍት በኪንግ ጀምስ የተጻፈ በኪንግ ምናምን የተጻፈ እንዲህ ተብሎ ኦሪጂናሉ የታለ ስትሏቸው፣ ኦሪጂናሉ ጠፍቷል፣ ኦሪጂናሉ ገዳም ውስጥ ነው ያለው፣ ማንም አያየውም፣ መመሪያ ሆኖ ማንም አያየውም። አላየ ሐል ወደ ዛሬ ደርሳችን እንመለስና ኢንሻአላሁ ተዓላ በአላህ ፍቃድና እገዛ ዛሬ ሳሊሕ፣ ሸሂድ፣ ስዲቅ የሚሉ ሶስት ቃላቶች እናያቸዋለን ኢንሻአላህ። ሳሊሕ ማን ነው? ሸሂድ የሚባልስ ማን ነው? ስዲቅ የሚባልስ ማን ነው? በሶስቱ ቃላቶች ያለው የማዕና ትስስርና ከኢማን ጋር የሚያያይዛቸው የዓቂዳ ዙሪያ ላይ ነው ብዙ ጊዜ ሮብሮብ የምናየው ኢንሻአላህ፣ በአጋጣሚ ካልሆነ በስተቀር እነሱም ራሱ ከዓቂዳ ጋር ትስስር ያላቸው ናቸው የምናያቸው። ሳሊሕ የሚባለው ማ ማዕና ሰላሕ ወማ ማዕና ሸሃዳ ወማ ማዕና ስዲቅ፣ ስዲቅ የሚሉ እነዚህ ቃላቶች ምንድን ናቸው? ገባ ጥሪ ሳሊሓት ያድርግልን ብለው አይሰማም። አሁንም ነው እህቶች ብቻ ናቸው ያላችሁ? ማሻአላህ ኦኬ። ሁሉም እምራአቱን ሳሊሓ ይመኛል። ዘውጁን ሳሊሕ ወይም ያለው ባለቤቴ ሳሊሕ እንዲሆንልኝ ይመኛሉ የምትል ደግሞ እህቶች፣ ዘውጅ ያለላቸው ዘውጁን ሳሊሕ የሚመኙ ሳሊሕን የሚመኙ ያላቸው ደግሞ ባሎቻቸው ሳሊሕ እንዲሆኑላቸው የሚመኙ ማሻአላህ። እስቲ ምን ማለት ነው? በመጀመሪያ ሳሊሕ ሳሊሓ የሚለው ወደ ሰላሕ ትርጉም ከመሄዳችን በፊት ሼህ ሙሐመድ ሃሺም የሚባሉ ሼኽ የነበሩ የነሕውና በላጋ ያስተማሩን ሼኽ ናቸው። አላህ ኸይር ጀዛቸው ይክፈላቸው። በጣም ደግ በጣም የምወዳቸው ሼኽ ናቸው። ብዙ ጊዜ አነሳቸዋለሁ። ሼህ ሙሐመድ ሃሺም ሐፊዘሁ ላሁ ተዓላ ወረዓ ዱዓ ስታደርጉ አሉ፣ ዱዓ ስታደርጉ አብዛኞቻችሁ ያ ረብ ሳሊሓ የሆነች ሚስት ይስጠኝ ብለው ዱዓ ያደርጋሉ። ሴቶችም ልክ እንደዛው ሳሊሕ የሆነ የትዳር ጓደኛ ይስጠኝ ብለው ይመኛሉ። እስቲ መጀመሪያ የሚደረገው ሳሊሓ ይስጠኝ፣ ሳሊሕ የሆነ ይስጠኝ ነው ወይ አሉ። አይደለም፣ እንደዛ አይደለም የሚባለው። እኔን ሳሊሕ ያድርገኝ፣ ከዛ በኋላ ደግሞ ሳሊሓ ያምጣልኝ፣ እኔን ሳሊሕ ያድርገኝ፣ ሳሊሕ የሆነውን ያምጣልኝ ተብሎ ዱዓ ይደረጋል። ካልሆነ እኮ ሳሊሓ የሆነችዋ ሴት ሳሊሕነቷ ሳሊሕ ነው የሚያውቃት። ሳሊሕ የሆነው ባል ደግሞ ሳሊሓ የሆነች ሚስት ነች የምታውቀው። አስቀድሞ ሳሊሕ ካልሆነ በጣም ሳሊሓ የሆነች ሚስት አያውቃት። ሴትየዋ ሳሊሓ ነች፣ እሱ ግን ለእሷ የማይገባ ይሆንና 24 ሰዓት እየተሰቃየች ትኖራለች። ምናልባትም እኮ በዱዓ ይሆናል ያመጣት። አላህዬ ሳሊሓ ስጠኛል። ሳሊሓ ሲሰጠው ደግሞ ሳሊሓነቷ አይረዳላትም። ልክ እሷም እንደዛው አላህዬ ሳሊሕ ስጠኝ ትላለች፣ ሳሊሕ ሲመጣ እሷ ሳሊሕ አይደለችም እና ሳሊሕነቱ አትረዳለትም። እስቲ መጀመሪያ ሳሊሕ የሚለው ቃል በቁርአን ውስጥ ለፍዙ አሳሊሕ ወሸሂድ ወስዲቅ ዩዝከሩ ሙፍረደን በብዛት በተናጠል ይወሳሉ እነዚህ ቃላቶች። ፈየተናወሉ አነቢይን አሉ ዑለማ ረሕመቱላሂ ተዓላ ዓለይህ። ሳሊሕ ሲባልም ነቢይ ያልተካተተበት የለው። አወሉ ሳሊሕ ህወ ነቢይ። ነቢይ ሳሊሕ ባይሆን ኑሮ አላህ ስብሓነሁ ወተዓላ ለመልእክቱ ባላጨው ነበረ። ሳሊሕ ጥሬ ትርጉሙ ምቹ ማለት ነው። ሸሂድ ለዲኑ ሲል ክብሩም ገንዘቡም ህይወቱም መስዋዕት የሚያደርግ ማለት ነው። ስዲቅ ደግሞ በጣም እውነተኛ፣ በጣም ሐቀኛ፣ በጣም ታማኝ። ስዲቅ ይሄ ፍዒል የሚለው ሚዛን በቃዕደቱ ሰርፍይን ለሙባለጋ ነው። በጣም ጠበቅ ያለ መልእክት ለማስተላለፍ ነው የተቀመጠው ቃሉ ራሱ። ሽሪር ከተባለ በጣም ተንኮለኛ ማለት ነው። ሽሪር እንደዚሁም ስዲቅ የመሳሰሉ ቃላቶች ፍዒል በሚለው ሚዛን የሚቀመጡ ሁሉ በጣም ለማለት ነው የተቀመጡት። ሚዛናቸው ለሙባላጋ ናቸው። ጠይብ ሳሊሕ እንደዛ ሲሆን ሸሂድ ደግሞ ማዕና ትርጉሙ እንደዚህ ከሆነ ማዕናው ምንድን ነው? መልእክቱ ምን ይመስላል የሚለው ደግሞ አላህ ስብሓነሁ ወተዓላ ፊ ሐቅ ልኸሊል ኢብራሂም ዓለይሂ ሰላም ምን ይላል? ወአተይናሁ አጅረሁ ፊ ዱንያ ወኢነሁ ፊ ልአኺረቲ ለሚነ ሳሊሒን። በዱንያ ክፍያውን ሰጥተነዋል ይላል አላህ ስብሓነሁ ወተዓላ። አተይናሁ ፊ ዱንያ ሐሰና፣ በዱንያ እያለ መልካም ነገርን ሰጥተነዋል አለ። ወአተይናሁ ፊ ዱንያ ወአተይናሁ አጅረሁ ፊ ዱንያ፣ በዱንያ ላይ ክፍያውን መልካም ስራውን ከፈልነው። ወኢነሁ ፊ ልአኺረቲ ለሚነ ሳሊሒን፣ የውመል ቂያማ ደግሞ ከደጋጎቹ መካከል አንዱ ነው ይላል አላህ ስብሓነሁ ወተዓላ። ነቢዩ ኢብራሂም ዓለይሂ ሰላም አላህ ስብሓነሁ ወተዓላ የተለያዩ ፈተናዎች አምጥቶባቸው ወይም አምጥቶላቸው፣ አንዳንድ ሰው ፈተናን የሚወድ አለ፣ ከፈተና በስተጀርባ ያለው ክፍያ አጅሩ ስለሚገነዘብና ስለሚፈልገው ከአላህ ዘንድ ደረጃ እንደሚያስገኝለት የሚረዳ ሰው ፈተና መጣብኝ ሳይሆን መጣልኝ ነው የሚለው። ሲያመጣላቸው ፈተናውን በሚገባ ተወጥተው አላህም ስብሓነሁ ወተዓላ አጅራቸው ሰጥቷቸዋል። የቁሉ ረቡ ልዕዘት ስብሓነህ ሱረት አልበቀራ ላይ ወኢዝ ብተላ ኢብራሂማ ረቡሁ ቢከሊማቲን ፈአተመሁነ ቃለ ኢኒ ጃዕሉከ ሊናሲ إماما قال ومن ذريتي قال لا ينال عهد الظالمين. إبراهيم عليه الصلاة والسلام كالله بكل هنو يفتنا كالاتوش بمتولا شوكزي فتناهم بمي قبا فتسمونا بمي قبا سرتو اللهم سبحانه وتعالى إني جاعلك للناس إماما لسوج هلو مري أدرقها اللوها لاتشو لسوج مري أدرقها اللوها لاتشو. قال ومن ذريتي كني ذريايس كني بها لا يميمتو لجوتشي لجل جوتشي. سألو نبي إبراهيم عليه الصلاة والسلام با الله ستو تالاي لبتشاي مالتي اللم ستو تاو سفينو بد آمم تفلاقي سلوهنا فلقوا يا رب اسكن ذريا وچي ست أن ينجي سلو. اللهم سبحانه وتعالى قال لا ينال عهد الظالمين لا አያናሉ ዓህዲ ቃል ኪዳኔን አያገኝም። አዛሊሚን በዳዮች፣ በዳይ የሆኑ ሰዎች የእኔ ቃል ኪዳን አያገኙም፣ እኔ ቃል የገባሁትን ነገር አያገኙም ብሎ አላህ ስብሓነሁ ወተዓላ ሰጣቸው ማለት ነው። ነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ካነ ሚነ ሳሊሒን ከደጋጎቹ መካከል ነበሩ። ሳሊሕ ማለት ምን ማለት ነው? ምቹ ማለት ነው። ምቹ ማለት ነው። የነቢዩ ኢብራሂምን እንያዝና ወደ ሌላው ከመሄዳችን በፊት አላህ ስብሓነሁ ወተዓላ ጠለበ ሚንሁ ማለሁ ወነፍሰሁ ወወለደሁ ፈአንፈቀሃ ፊ ሰቢል መርዳት ላህ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ገንዘባቸውም ክብራቸውም ፈልጎ ክብራቸውም በአላህ መንገድ ላይ ያዋረዱ ራሳቸውን ዝቅ ያደረጉ ንብረታቸውን በአላህ መንገድ ላይ ያሰማሩ እንደዚሁም ደግሞ ልጃቸውም ለእርድ እንዲያቀርቡ ታዘው ልጃቸው ለማረድ የተዘጋጁ በሳቸው በኩል አድርገዋል። አላህ ሱብሓነሁ ወተዓላ ግን እንዲታረድ ስላልፈለገ እንዳይታረዱ ታድጓቸዋል። ነብዩ ኢስማኤል አለይሂ ሰላም ነብዩ ኢብራሂም ግን አንድ ልጅ ብቻ እያላቸው አንድ ልጅህን ረድ ሲባሉ መርሐባ ብለው ለማረድ አዘጋጅተዋል። وكذلك رساتهم اسات وسط اندي ورورو تدرغو صبر ادرغو مرحبا بلو تورورو على النبي ابراهيم عليه السلام بهولم نجر تفتنوا فتناچو وتتو اللهم سبحانه وتعالى واغاچو من ادرغلاچو بدنيا لاي امام اندي هونو مريوچ لهولم نبياتوچ كساچو بهالا يميمطو واتبع مله ابراهيم يا ابراهيم المنجد يا ابراهيم الفلك تكتل እየተባሉ የሚባልላቸው ኢማም አደረጋቸው አላህ Subhanahu Wa Ta'ala ኢማም አደረጋቸው አላህ Subhanahu Wa Ta'ala واتبع ملة إبراهيم اللهم صل على محمد وعلى آل محمد كما صليت على إبراهيم كنبياتك ሁሉ ተመርጦ ለዱዓ ራሱ ኢማም አደረጋቸው አላህ Subhanahu Wa Ta'ala እና ነብዩ إبراهيم صالح ምቹ ነበሩ ሲባል ለምንድነው አላህ Subhanahu Wa Ta'ala ላዘዛቸው ትእዛዛት በሙሉ ትእዛዛቶችን ለማክበር ትእዛዞችን መጥተው ወደ ነቢዩ ኢብራሂም ምቹ ሆነው ነው ያገኙአቸው። ጀነትም ለመግባት ምቹ የሆኑ ሰው ያአላህ አደራ ለመሸከም ምቹ የሆኑ ሰው ከሰው ጋር አብረው ሲኖሩ ምቹ የሆኑ ሰው አባታቸው راغب انت عن الهتي يا ابراهيم انت ابراهيم ሆይ አምላኮቼን ትጠላቸዋለህ ማለት ነው ለአርጁመነክ እቀጠቅጣሃለሁ ባላቸው ጊዜ نبي إبراهيم عليه السلام من دنيا لت سلام سلام سلام هون اللي بلو خلاص بسلام نيهلت صلاحه مع الخلق وصلاحه مع الخالق كالله قام متشنا أمتشي هنا هوني تالي نبرو كهبرة سبو مقارن دزاو سوي لتالاتشو كالهون بستكر الساتشو هيدو يما يتالو يهونو دقيا الله باريا نبرو وقال الله سبحانه وتعالى ايضا في الخليل ربي هب لي حكما والحقني بالصالحين جتاي هو سلطان ستن والحقني بالصالحين بدغاغوچ ماستغاني ود دغاغوچ مادرغني سبحان الله ابذهنوچ نبياتوچ نبي ابراهيم عليه السلام يهنن دعاء ادرغوتال نبي يوسف عليه السلام نبي سليمان ذا سيم هنا دعاء ادرغو يا سول دعاء السلام عليكم ورحمة الله وبركاته اوكي سيف ما سيف نو انجي اوكي نبي ابراهيم عليه السلام نبي يوسف عليه السلام نبي سليمان عند عينتي هنا دعاء يدرغوت الله يصالحن ترجمو سلا تردد لصالحن يالاچو كفتهنيا يونه املكاكت كلهم يدرغوت دعاء راساچو زق ادرغو نو نبي ابراهيم عليه السلام ربي هب لي حكما والحقني بالصالحين له سبحان الله والله هيك قلال نغير ايدلم الحقني يا الله طيب اوكي ابو عائشه انت لند مايك نطقه انت متراقفني الله الله عفوي بلن جزاك الله حبيبي طيب عائشه دبرغي عائشه حديث بما استلالف انجي بمربش ايدلم بلات طيب نبي ابراهيم عليه الصلاه والسلام ربي هب لي حكما والحقني بالصالحين جيتاي هو سلطانن ستن والحقني بالصالحين وددغاغوچ ماستغانيالو الحقني استغاني نو ويم الناسو محل ارغني ويم الناسو امام ادرغني ويم اندو ادرغني ايدلم الله هي ود الناسو استغاني سبحان الله نبياتوچ استغاني يالو يميمنيو للدرجه صالح يميلو من بيهون نو الله سبحانه وتعالى صالح يهونه بال يسطات مست من ممسل اللبات صالحه يهونه مست يسطو بالس من ممسل اللبات ነቢያቶች የሚመኙለት ደረጃ ነው። ምቹ ማለት ነው። ምቹ የሆነች ምቹ የሆነ በሁሉም አቅጣጫ ብትመጣ የአላህ ስብሓነሁ ወተዓላ ሐቅ በመጠበቅም የአላህ ባሮች ሐቅ በመጠበቅም በጣም ምቹ የሆነች ሴት፣ በጣም ምቹ የሆነ ወንድ። ሱብሓነላሂ ከሪም። አላህ ስብሓነሁ ወተዓላ ይወፍቀን። አልሐቅኒ ቢሳሊሒን፣ ወደ ደጋጎቹ አስጠጋኝ ይላሉ ነቢዩ ኢብራሂም ዓለይሂ ሰላም። ደሴም ዳዕዋ ነቢዩ ዩሱፍም ዱዓ ሲያደርጉ ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን ረቢ ቀድ አተይተኒ ምን አልሙልክ ወዓለምተኒ ምን ተእዊል አልአሓዲስ፣ ስልጣን ሰጠህኝ ጌታዬ ሆይ። ቀድ አተይተኒ ምን አልሙልክ ወዓለምተኒ ምን ተእዊል አልአሓዲስ፣ ህልምም እንዴት አድርጌ እንደምፈታ በትክክለኛው ትርጉሙ እንደምፈታ አላህ እያሳውቀህኛል፣ አስተምረህኛል። ተወፈኒ ሙስሊም ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ፣ ሰማይና ምድር የፈጠርከ አምላካችን ይሆንከ አንተ አላህ ስብሓነሁ ወተዓላ፣ አንተ ወልይ ፊ ዱንያ ወልአኺራ፣ በዱንያም በአኺራም ረዳቴና ተንከባካቤ አንተ ነህ። ተወፈኒ ሙስሊመን፣ ሙስሊም አድርገህ ግደለኝ። ወአልሕቅኒ ብሳሊሒን፣ ወደ ደጋገቹ ወደ ምቹ ወደ ሆኑትም አስጠጋኝ ይላሉ። ያ አላህ ዑለማ ረሕመቱላሂ ተዓላ ዓለይህም ወገፈረ ላሁ ለና ወለሁም። በእርግጥ ሳሊሕ የሚለው ሲጠቀስ ነቢያቶችም በመጀመሪያ በቀዳሚነት ይገባሉ። ለነቢይነት ሳሊሕ ሁነው አላህ ነቢይ አድርጎ የላካቸው ደጋግ የአላህ ባሮች ለሌላው ዒባዳ ምቹ አይደሉም ማለት አንችልም። በሁሉም ነገር ነቢያቶች ምቹ ናቸው። ከወንዱም ከሴቱም ከትልቁም ከትንሹም ከሙስሊሙም ከካፊሩም በጣም ምቹ ናቸው፣ ከወዲያ በኩል ያለው ሊከፋቸው ካልሆነ በስተቀር። ቅድም እንዳልኳችሁ አንድ ወንድ አላህዬ ሳሊሓ የሆነች ሚስት ስጠኝ እያለ ዱዓ ያደርጋል። ሳሊሓዋ ስትመጣ ሳሊሕነቷ አይረዳላትም። በሱ በኩል ተበላሸ እንጂ ሳሊሓዋ ስቲል ሳሊሓ ነች። አንድ ሴትም ሳሊሕ የሆነ ባል ስጠኝ እያለች ትከርምና አላህ ስብሓነሁ ወተዓላ ባልየው ሲሰጣት ሳሊሕነቱ አትረዳለትም። ወከዛሊካ ነቢያቶች ደጋጊ አላህ ባሮች በእነሱ በኩል ምንም የሚያስከፋ ነገር የለም። ንግግራቸው ጣፋጭ፣ ስራቸው ጣፋጭ፣ አመለካከታቸው ጣፋጭ፣ በሁሉም ነገር ምቹ ናቸው። እስቲ በአሁኑ ሰዓት ብላሂ ዓለይኩም ሳሊሕ የሚለው ማዕና ሳንረዳው ቀርተን ነው ወይምስ ስላልፈለግነው ነው? ከሌላው ከነን ሙስሊም ሙስሊም ካልሆኑ ወገኖች ጋር መጣጣሙ ይቅርና ሙስሊም ለሙስሊም አንድ እምነት እየተከተለ ሁለቱ ጎራ ከፋፍሎ አንደኛው ከበዳይ ወገን ሆኖ ሌላኛው ደግሞ ከዲኑ ጋር ቆሞ የሚናቆረው ያለው ለምንድን ነው? ለምን ይመስላችኋል? ማዕነ ሰላሕያ ስላልተረዳ ነው ነው። ሀል አንተ ሳሊሕ፣ ሀል አንቲ ሳሊሓ፣ አንተ ሳሊሕ ነህ፣ ምቹ ነህ። የአላህ ስብሓነ ወተዓላ አደራ ለመሸከም እስቲ ሁላችንም ሳሊሖች ነን ወይ? ጀነት ለመግባትስ እኛ ሳሊሕ ነን ወይ? ጀነት ሊገባ እኮ ሰውየው ሳሊሕ መሆን አለበት። ጀነት ለመግባት ምቹ የሆነ ሰው መሆን አለበት እንጂ የጀነት በር የሚጠበው ከሆነ ወደ ጀሃነም ነው የሚወረወረው፣ ወይም የጀነት መንገድ የማያስኬደው ከሆነ ወደ ጀሃነም ነው የሚነዳው። አላህ ይጠብቀንና ለጀነት ምቹ ነን ወይ? አላህ ስብሓነሁ ወተዓላ ያግራልንና እንዲያው አንድ ሙስሊም ወንድምህ መጥቶ ልብህ ውስጥ ለምንድን ነው ቦታ የሚያጣው? አንተ ሳሊሕ ስላለን እኮ ነው ምቹ አይደለህም፣ ምቹ አይደለንም ማለት ነው። እንግዲህ ነቢዩ ኢብራሂም ዓለይሂ ሰላት ወሰላም፣ ነቢዩ ዩሱፍ ዓለይሂ ሰላት ወሰላም፣ ነቢዩ ሱለይማን ዓለይሂ ሰላት ወሰላም ወአድኽልኒ በረሕመቲከ ፊ ዒባዲከ ሳሊሒን፣ አላህዬ በህዝነትህ እዛ ደረጃ ላይ የሚያደርስ ስራ የለኝም፣ በህዝነትህ አዝነህልኝ ከደጋግ ባሮችህ መካከል ውስጥ ቀላቅለኝ አሉ። ያ አላህ ያ አላህ ያ አርሐመ ራሒሚን፣ አላህዬ እኛንም በራሕመትህ ቀላቅለን እዛው ላይ ሳሊሖችም አድርገን ያ ረቢ ያ አርሐመ ራሒሚን። አንድ ተማሪ ለመማርም ትምህርቱ ተቀብሎ ለሌላው ለማስረዳትም ኃላፊነት ተሸክሞ ለቀጣዩ ጀነሬሽን ለማስተላለፍም ለመስራትም አብረውት ለሚማሩ አብሮ ሳሊሕ ለመሆን ምንድን ነው የሚያቅተው? የሳሊሕ ደረጃ አለማወቅ ነው። الله سبحانه وتعالى صالحنا توفقنا. نبيك صلى الله عليه وسلم صحابة رضوان الله تعالى عليهم وارضاهم وغفر الله لنا ولهم التحيات سيكارو يتلي أي دعاء نبرم يا درقود السلام على الله قبل عباده السلام على فلان على فلان على فلان يالو سلام يا ورد نبرا السلام على الله قبل عباده كبارو بفيد با الله لا سلام يهون بكلم لا سلام يهون بكلم لا يالو يقاطرو نبرا صحابة وجه نبينا عليه الصلاة والسلام من الواتشو إن الله هو السلام الله راسك السلام نو السلام يميلو سمو نو سلام سلو هنا نو الله سبحانه وتعالى فإذا قعد أحدكم في الصلاة فليقل التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين دعاء بيت دم الدرج يا التحيات هوني تاس يا سر الدعاء النبي صلى الله عليه وسلم السلام علينا بني علي الله سلام يورد وعلى عباد الله الصالحين دقاق بهونو بأ الله بارو تشملي يا الله سلام يورد سبحان الله صلاة أفضل عبادة البدن بسونا تاتين كميس الروح عبادة وجهلو بلات هونج صلاة نج دعاء بمي الدرج زي دعاء بمدرج زي يهن الدعاء اندي الدرج عبرو اندي تأمر نبي صلى الله عليه وسلم صحابة وچنا استمروا اتشوال لم اندنو على عباد الله الصالحين الزبوت على يتجمروت دعاء للدرج الله اتشو ميتشو سلوهون نوكو دعاء للدرج الله اتشو ميتشو ناتشو الله اسقدمو بن السلاي رحمة لما ورد زججو سلوهون النسو ميتشو سلوهون بتلي اي ملاس دعاء للدرج الله اتشو ادرجه بل في أفضل عبادة البدن دعاء للدرج الله شوس كمت الله سبحانه وتعالى برحمتنا بهزنته دقاقي هون سوج دعاء للدرج الله شو متشوناتشو يا الله نقدر لما سمعت متشوناتشو لما استلالف متشوناتشو لما تكبر متشوناتشو جنة لما قبات متشوناتشو الله سبحانه وتعالى بمي فلقو موديل تكرس أو يتكمتوناتشو الله سبحانه وتعالى كالنفس مكاكل ياترقنا لنا فإذا قالها يهجن دعاء بميلات كزي عند سجاج وعلى عباد الله الصالحين يملوا دعاء يملكه نالو النبي صلى الله عليه وسلم فإذا قالها أصابت كل عبد صالح لله لا الله باريا يهونه بتأم الله بمي فلقو ملكو متشوهنو يتكمت باريا هولو بسمايم بمدرم يهيك دعاء تدر سوال لشارل نبياتنا صلى الله عليه وسلم انقدي صلاح السريرة وصلاح السير وصلاح المعاملات وصلاح العقيدة أما لكاكته مجو تاركه مجو أكا هذه سراه لمنه نقر منه هلو مجو سيهن مجو تيتبالو هلو ودزي سويه متقالو لمن ميتشونو بقولو ما اكتاجاو ميتشونو الله سبحانه وتعالى وعد الله الذين آمنوا وعملوا الصالحات صلاح يتملكتو أبرسي متا آمنوا ملكام يميسروا سوج الله قال قبال لاتشو قال قبتو لاتشو على الله سبحانه وتعالى لا يستخلفنهم في الأرض كما استخلف الذين من قبلهم كان السبفيت ينبروا دقاقيا الله باروش كالنسو بفيت ينبرو سوچنج الرسون دتكاتشو هلو با الله منو ملكامون يميسرو ميتشو يهونه ودى دين الإسلام ستاس قباو ميتشو يهونه عبادة ميتشو يهونه كهاد يميهدو هلو بمدر لاي تتكي ليا درقاتشونا لياميشاتش اللاتشوك القبتو اللاتشوال باهونو ساعتي عندنو مسلموش لمن دنو بإسلم الناتشن قال يتقبال للنقر إياتانو يعلو نقر لمن دنو كتباله እኛ ነስር ወደኛ እንዲመጣ ሳሊሖች አይደለንም እኛ ምቹ አይደለንም خلاص እነዚህ ሰዎች አላህ በረህመቱ ይዞን ነው እንጂ አይገባቸውም ብሎ ተዘግተናል እንጂ አላህ ቃሉ አያፈርስም አላህ Subhanahu Wa Ta'ala ቃሉ አያፈርስም ان الله يدافع عن الذين امنوا سلام منو ሰዎች አላህ ይከላከልላቸዋል ተብሏል አይደል እንዴ ለምን እንደሆነ ሙእሚኖች የማይከላከልልን አላህ Subhanahu Wa Ta'ala ቀደምት የእስልምና አባቶቻችን كسماي ملائكة يوردو يردو عشو اندنبرا عينت هلو ياهونو مسلمو جسندز عينت رداتا لمن الناد عالل بيانس كسماي ملائكة ايورد ለምንድነው ሙስሊሞች ወንድሞቻችንና እህቶቻችን ከጎናችን ማይሆኑት? ሳሊሖች ስላልሆን ነው። አላህ ከሳሊሖቹ ይቀላቅለና ያ አርሐመ ራሒሚን። ፈኢነሃ ፈኢዛ ቃለሃ አሳበት ኩለ ዓብድን ሳሊሒን ሊላሂ ፊ ሰማኢ ወል አርድ አልሐዲስ። ወቀድ ዩዝከሩ አሳሊሑ መዓ ገይሪሂ፣ ሳሊሕ የሚለው ቃል ከሌሎች ቃላቶች ጋር ተያይዞ አብሮ ይመጣል። አንዳንድ ጊዜ ደግሞ يقول رب العزة سبحانه وتعالى في سورة النساء فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. الله سبحانه وتعالى أن يا الله ملك تنيان تزازات شو يميا كبر سو السو كان سويت قاري كلا كلال الله كلا كلاوال كان السقار أني تنيوتشو أنعم الله عليهم አላህ ጸጋው በእነሱ ላይ የለገሳቸው የሆኑ ደጋግ አላህ ባሮች፣ ምን ነቢይና ከነቢያቶች፣ ወስዲቂና በጣም እውነተኞችና ታማኞች፣ ወሹሃዳ ሰማዕታት ለዲናቸው የሚሰዉ የሆኑ፣ ወሳሊሒና ደጋጎቹ ምቹ የሆኑ ደጋግ አላህ ባሮች ከእነሱ ጋር ይቀላቀላል። የአላህና የአላህ መልእክተኛ ትእዛዝ ሲያከብርና ሲፈጽም በተባለው መልኩ ሲገኝ ወደ ሳሊሖቹ እንዲቀላቀል ይደረጋል። አላህ ስብሓነሁ ወተዓላ ወደ እነሱ ይቀላቅለዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወሲላን አስመልክቶ ወሲላ መን ሰአለ አላህ ሊየል ወሲለተ ሐለት ለሁ ሸፋዓት የሚሉት ለእኔ ወሲላን የሚለምንልኝ ሰው የውመል ቂያማ ሸፋዓዬ ምልጃዬ ሰበተችለች፣ ጸናችለት፣ ተረጋገጠችለት ባሉበት ሐዲሳቸው ላይ ነቢ ሰለላሁ ዐለይሂ ወሰለም ወሲላ ምንድን ነው ተብለው ሲጠየቁ፣ ወሲላማ አሉ ነቢ ሰለላሁ ዐለይሂ ወሰለም ጀነት ላይ ደረጃ ነች። ያቺ ደረጃ አትገባም፣ ለማንም አትገባም፣ ኢላ ሊዓብድን ምን ዒባድላህ ሳሊሒን፣ ደግ የሆነ ከአላህ ባሮች መካከል ለአንዱ ነው የምትገባው። ወአርጁ አን አኩነ፣ እኔ ያ ባሪያ እሆናለሁ ብዬ እመኛለሁና በዱዓችሁ አትርሱኝ፣ ዱዓ አድርጉልኝ፣ አግዙኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጠይብ ዘጃጅ የሚባሉ ታላቅ ዓሊም እና ሌሎችም ሳሊሕ የሚለው ትርጉም ምንድን ነው ብለው ወደ ማዕናው ትንታኔ ሲመጡ ምናሉ አልቃኢሙ ቢሑቁቂ ላሂ ወሑቁቂ ዒባዲሂ። ሳሊሕ ማለት በአላህ ሐቆች ላይ ቀጥ ብሎ ሰጥ ለጥ ብሎ የቆመ ባሪያ ማለት ነው። እንዲሁም በባሮቹ ሐቅ ላይ ባሮች የሚባሉት አላህ አላህ አንድ ነው። አላህ የሚወደው ምንድን ነው? አላህ የሚጠላው ምንድን ነው ብሎ አስተንትኖ መጓዝ ነው። ፈከይፋ ቢዒባድላህ፣ የአላህ ባሮችስ? መላኢካዎች አሉ። መላኢካዎች ከኛ የሚፈልጉት ሐቅ አላቸው። ሕቁቁል መላኢካ ምንድን ነው? ሕቁቁል ጅን፣ የጅኖች ሐቅ ምንድን ነው? እኔ ለጅኖች ምን ማድረግ አለብኝ? ጅኖች ሙስሊሞች ወንድሞቻችን አሉ፣ ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ማለት ነው። ለምሳሌ እባብ ቤታችሁ ውስጥ ሲገባ ሶስት ጊዜ አላህን ፍራውጣ አላህን ፍራውጣ ብላችሁ ሶስት ጊዜ ሳታስጠነቅቁት እንዳትመቱት፣ ሙእሚኖች ጅኖች ወንድሞቻችሁ ሊሆኑ ይችላሉና። ሙእሚኖች ጅኖች ወንድሞቻችን ይገባሉ፣ በተለያየ ቅርጽ በተለያየ ሱራ ይዘው። ጅን ማለት ሙተሰትር፣ የተሸፈነ የማይታይ ማለት ነው። ወላኪን አዚነ ላሁ ለሁ አየተሰወር፣ ቅርጽ ይዞ እንዲመጣ የተለያዩ ቅርጾች፣ ሰው መስሎ ሊመጣ ይችላል፣ እባብ መስሎ ሊመጣ ይችላል። በተለያየ ቅርጽ ሊቀረጽ ስለሚችል እባብ ሲገባ ቤታችሁ አላህን ፍራ ውጣ ሳትሉት እንዳትመቱት። ያ ዝም ብሎ የኖርማል እባብ የለውም፣ እዛው ተገትሮ ይቀራል። ከዛ በኋላ ትመቱታላችሁ። ጅን ከሆነ ግን ሙእሚን ከሆነ አላህን ፈርቶ ይወጣል። ጠይብ፣ የጅኖች ሐቃቸው ምንድን ነው? እስቲ ይህንን አጥንት እናውቃለን ወይ? የመላኢካዎች ሐቆች ምንድን ነው? የባሮችስ ሐቅ ምንድን ነው? ጎረቤት ከሆነ ሐቁ፣ የቤተሰብ ሐቅ፣ እንዲሁም የዑለማዎች ሐቅ፣ የነን ሙስሊም ሆኖ ጎረቤት የሆነን ሐቁ ምንድን ነው? ይህ ሁሉ ሐቁ ማወቅ ያስፈልገናል። መን ቃመ ቢሐቅ ላሂ ወሕቁቅ ዒባድላህ ፈሁወ ሳሊሕ። ሁለመናው ምቹ ማለት የአላህ ሐቅ ቀጥ አድርጎ ይዞ ሰጥ ለጥ ብሎ የሚተዳደርና እንደዚሁም የባሮቹ ሐቅ የሚያጸድቅ ነው። ኺላፈ አልፋሲዲ ሳሊሕ የሚለው እንግዲህ የፋሲድ ተቃራኒ ነው። ፋሲድ ከንቱ፣ የባከነና የተበከለ ማለት ነው። ፋሲድ የሚለው ስያሜው የባከነና የተበላሸ ከንቱ የሆኑ አካሄዶችም የሚያራምድ በዓለም ዱንያ ላይ ፈኢዛ ኡጥሊቃ አሳሊሕ የሚለው ቃል ከተጠቀሰ ፈሁወ አለዚ አስለሐ ጀሚዐ አምሪሂ ነገራቶቹ በሙሉ ያስተካከለ ነው። አላህ ስብሓነሁ ወተዓላ ፈኢዛ ኡጥሊቀ ሳሊሕ የሚለው ስያሜ ወይም ቃል ከተስቀመጠ ፈሁወ አለዚ አስለሐ ጀሚዐ አምሪሂ ነገረ መናው ሁሉ ያስተካከለ ነው። አስለሐ አልዓላቀተ መዐ ረቢሂ ስብሓነሁ ወተዓላ ወአስለሐ አልዓላቀተ መዐ አልኸልቅ ከፍጡራኖች ሁሉ ሕቁቀ አልዑለማ ሕቁቀ አልአንቢያ ሕቁቀ አሰሓበ ሕቁቀ አታቢዒን የመሳሰሉ ሐቆቻቸው ሐታ በሕይወት ባይኖሩም እንኳን የነሱ ሐቆች ሁሉ አሟልቶ የሚጓዝ ከሆነ ፈህዋ ዩሰማ ሳሊሕ ሳሊሕ የሚለው ስያሜ ይሰጠዋል። ፈለም የኩን ፊህ ሸይኡን ምን አልፈሳዲ ብክለት በዓለም ዱንያ ላይ ለማሰራጨትም ሆነ ብክለት ለማስፋፋት ምንም አይነት ክፍተት ያለለው ሰው ሳሊሕ የሚለው ስያሜ ይሰጠዋል። እንግዲያውስ ፈስተወት ሰሪረቱሁ ወዓላንየቱሁ ሰሪራ ውስጡ አመለካከቱ ከዓቂዳ ጋር እያያዛል ያልኳችሁ ቅድም ለዚህ ነው። ውስጡ አመለካከቱና ውጫዊ ገጽታው የሚመሳሰሉ አንዳንድ ጊዜ አንዳንድ ሰዎች ውጫዊ ገጽታቸው ያምራል፣ ውስጣዊ አመለካከታቸው ግን በጣም የተበላሸ ሙናፊቅ ተብለው ይሰየማሉ። አላህ ይጠብቀንና። አንዳንዶች ደግሞ ውስጣዊ አመለካከታቸው ጥሩ ነው፣ ውጫዊ እንቅስቃሴያቸው ግን የተበለሻሸ። በብዛት እንዲህ አይነቱ አያጋጥምም። ውስጡ ከተስተካከለ ውጫዊም አብሮ ይስተካከላል። ለምን ከተባለ የሰውነታችን ክፍሎች የልባችን ወይም የዓቅላችን የሩሓችን መልእክተኛ ናቸውና። ወአቅዋሉሁ ወአዕማሉሁ ንግግሩና ስራውም የተጣጣመለትና እኩል የሆነለት ሰው ንግግሩም ያምራል ስራውም ያምራል። አንዳንድ ጊዜ ሳይሆን በብዛት የሚታየው ብዙ ዳዕዋ ይደረጋል። አሁን በአሁኑ ሰዓት የምነግራችሁ ያለ ንግግር በሙሉ እኔ ራሴ ሰርቸዋለሁና እናንተም ስሩት እያልኳችሁ አይደለም። እኔ መስራት አቅቶኛልና ቢያንስ እናንተ እንኳን ሰምታችሁ ጥሩ ስለሆነ ስሩት ለማለት ፈልጌ ነው። በብዛት ንግግሩ ያምራል። አንዳንድ ሰው ያኔ የሚጠቀማቸው ቃላት ሲያሰማምር፣ ንግግሮች ሲቀምር፣ ምን ሲል ላይታች ሲወጣ በጣም ይጣፍጣል። አንድ በተርጡ የሆነና ግን ስራ ላይ ስትመጣ ዜሮ ነው፣ ዜሮ ነው። ግን ምን ታደርገዋለህ? አላህ ስብሓነሁ ወተዓላ ያስተካክልልን፣ አላህ ያግራልን፣ አላህ ያመቻችልን፣ ሳሊሕ ያደርገን። ጠይብ ወአዕማሉሁ ዓላ ማ ዩርዲ ረበሁ አላህን በሚያስደስት መልኩ አላህን በሚያስደስት መልኩ ንግግሩም ስራውም ያማረለት ውጫዊም ውስጣዊም ገጽታው በሙሉ አንድ የሆነለት ሰው ማለት ነው። አይሰማም? ያ ጀማዓ አልሐምዱሊላህ ረብል ዓለሚን። ጠይብ አላህን የሚያስደስት ነገር ሁሉ ደግሞ ባለፈው የኢማን ዘርፎች ላይ ስናይ ዒባዳ የሚለው ስንተነትን ሼክ ልእስላም እብን ተይሚያ ረሕመቱላሂ ተዓላ ዓለይህ ያስቀመጡት ትርጉም አለ። ዒባዳ ማለት ኩሉ ማ ዩሕቡሁ ላሁ ወየርዳህ ምን አልአዕማሊ ወልአቅዋል አዛሂረቲ ወልባጢና ውስጣዊም ሆነ ውጫዊ እንቅስቃሴዎች፣ እንደዚሁም ደግሞ ውጫዊም ውስጣዊም እንቅስቃሴዎች አላህ የሚወዳቸው ንግግሮችና ስራዎች ዒባዳ ተብለው ይሰየማሉ። አላህን የሚያስደስት ቃል፣ አላህን የሚያስደስት ስራ፣ አላህን የሚያስደስት ውስጣዊና ውጫዊ ገጽታ በሙሉ ሳሊሕ የሚያሰኘው ስራ እሱ ነው። እስቲ ሁላችንም ያለፈው አልፏል፣ አላህ ስብሓነሁ ወተዓላ አፉ ይበለን፣ አፋ አላሁ አማ ሰለፍ። መጪው ህይወታችን አንድ ቀንም ትሁን አንድ ሳምንት፣ አንድ ወር ወይም አንድ ዓመት፣ አስር ዓመትም ይሁን ይህች ቀሪ ህይወታችን ሳሊሖች ሁንን ለማሳለፍ እስቲ እንሞክር። ሳሊሖች እንሁን እስቲ። ምቹ ነው ወይ? ባህሪ እንዴት ነው? አነጋገሬ ነጭናጫ ነኝ ወይ? ከሰው ጋር እግባባለሁ አልግባባም? ዳዕዋ ሳደርግስ? አንዳንድ ጊዜ ወላሂ በጣም የሚገርማችሁ አላህ ስብሓነሁ ወተዓላ አድሏቸው አላህ አስተካክሎላቸው ዒባዳ ላይ ይሰማሩና ትንሽ ጺማቸው ማስረዘም ይጀምራሉ፣ ሱሪያቸው ማሳጠር ይጀምራሉ። ዳዕዋም ይመርጡና ከእኛ ውጭ ያለ በሙሉ ካፊር ነው የሚል አመለካከት ነው አዘ ሴም ታይም ይመጣባቸዋል። ኢብሊስ ዓለይህ ላዕነቱላህ አላህ ላዕናው ያወርድበትና በጣም ስማርት ነው። ስማርትነቱ ልንክደው አይገባም። በጣም ስማርት ነው። ዒባዳ ለሚሰራ ሰው ናና ሐራም ስራ ብሎ አይደለም የሚጠራው፣ ባለበት ዒባዳ ላይ ሆኖ መንገዱን እንዲህ ስተው ያደርገዋል። ቢያንስ ቢያንስ አሰራሩ አሳምሮ አሰራሩ አሳምሮ አቋሙን አሳምሮ ውጫዊ ገጽታው አስተካክሎ ውስጣዊ አመለካከቱ እንዲበለሻሽ ያደርገዋል። ማን እንዳንተ ይለዋል፣ ማን እንደኒያው። ይህ እኮ ለፉከራ ሳይሆን የአላህ ኒዕማ ለማመስገን ስትል እንደኔ ማንም የለም ብለህ ተናገር ይለዋል። እንደኔ ማንም የለም ይላል። ብልሐቂቃ እኮ እንደዛ ነው። እውነታው እኮ እሱ ነው። በጣም ተመሲክ ነው። ማንም እሱን የሚያክል የለም። በመናገሩ ግን ስራው አበላሸው። ሩእያ ወስምዓ ገባበት። ሽርክ ሽርክ ውስጥ ገባ። ስራው እየሰራው የማይከፈለው ስንትና ስንት ሰው አለ። ስንትና ስንት ሰው በዓለም ዱንያ ላይ በመናገሩ ምክንያት ያ ሁሉ አመታት የለፋበት ክፍያ የሚያጣለ ለይሰ ሀዳ ቢሳሊሕ። በአነጋገሩ አበላሸው። ዳዕዋ የሚያደርጋለ ጣፋጭ የሆነ መልእክት እያስተማረ ልክ በዛ ሁኔታ ደግሞ በጣም እሬት የሆነ ስድብ እየጨመረ የሚያስተምረም ደግሞ አለ። እናንተ ሙሽሪኮች፣ እናንተ ካፊሮች፣ እናንተ የዲቃላ ዜሮች እያለ በቃ የማይለው የለውም። ዳዕዋው ጥሩ ሆኖ ሳለ ከፊት ለፊት የተሰበሰቡ ሰዎች የሚያስከፋና ዳዕዋው እንዳይቀበሉት የሚያደርግ ነቢዩ ዓለይሂ ሰላቱ ወሰላም እኮ ሰሓባዎችን እኮ ነው ምን አሏቸው መሰላቸው? ኢነ ሚንኩም ሙነፊሪን አሉ። ሙነፊር ማለት ሰው ከእስልምና የሚያሸሽ ሰው አለ ከእናንተ መካከል አለ። ያ አላህ ሰሓባ በሰሓባ ደረጃ በሰሓባ ለዲን ተቆርቋሪነት በሰሓባ ዓለመ ዱንያ በቃን ብለው ገንዘባቸውም ህይወታቸውም ክብራቸውም ለዲናቸው ብለው ያጡ ሰሓባዎች ኢነ ሚንኩም ሙነፊሪን ከእናንተ መካከል ሰውን የሚያሸሽ አለ፣ ሰውን የሚያባረር አለ። መስጊድ ከገባ በኋላ ከመስጊድ ውጭ አስቀንጥራችሁ የምትጥሉ ሰዎች አላችሁ ብለው ተናገሩ። ፈማ ባሊ ወባሉክ፣ የኔና የእናንተ ጣፋንታችንስ ምን ይሆን ምን ይሆናል ብለን እንገምታለን። እንግዲህ ወንድም እህቶቼ ሳሊሕ የሚለው ትርጉሙ እንረዳውና እስቲ ሳሊሕ ለመሆን እንሞክር። ከዛሬ ጀምረን ኢስላሕ አልፈሳድ ብክለትን ስናይ በምን መልኩ እናስተካክለው? ቢሰላሕያ በማመቻቸት። ሰውየው ወደ ፈሳድ ገባ፣ እኛም ያን ፈሳድ ለማስተካከል ወደ ፈሳድ ከገባን ምናልባትም እሱ ቀድሞ ስለገባ እንጂ ከእሱ የምንለይበት ሁኔታ የለም። እሱም ብክለት ውስጥ ገብቷል፣ እኛንም ብክለት ውስጥ ገብተናል። ምንድን ነው የምንለየው? አንዳንድ ጊዜ በተለይ በፌስቡክ የተሰማራችሁ ወንድም እህቶች፣ እኔ ፌስቡክ ብዙም ከጥቅሙ ጉዳቱ አመዝኖብኝ ዘግቸዋለሁ። የእኔ ፌስቡኬ ዘግቻለሁ። ካሁን በኋላ በእኔ ስም የሚልክላችሁ ወይም የሚጽፍ ካለ እኔ አይደለሁም፣ አልከፍተውምም። እንሻ አላህ አላህ ያግዘኝና አንዳንድ ጊዜ የሚጻፉ ጽሁፎች አሉ። ምናልባትም አንደኛው ቀድሞ ስለ ጻፈው እንጂ ሁለተኛውም ከሱ የማይሻል የሆነ ጽሁፍ የሚያቀርባል። ፈሳድ ውስጥ ነው ያሉት። ሳሊሕ የሆነ ሰው ግን ወንድሙ ወይም እህቱ ሳሊሕ ሳሊሓ እንዲሆኑለት የሚመኝ ከሆነ ሰላሑን ሳይለቅ ነው። ውሃ ውስጥ የሰመጠ ሰው ለማውጣት የግድ አንተ ውሃ ውስጥ መግባት አይጠበቅብህም፣ ዋና የማትችል ከሆነ ማለት ነው። ዳር ላይ ሆነ ውሃ ውስጥ ሳትገባ ማውጣት ትችላለህ። ሽንት ቤት ውስጥ ጭምልቅልቅ ያለ ሰው ከሰገራው እንዲጸዳና ንጹሕ እንዲሆን ለማድረግ አንተም እንደሱ ተቀባብተህ አይደለም፣ እኛም እሱን መምሰል አይጠበቅብንም። ባለንበት ሁነን ዳዕዋ ሲደረግም ልክ እንደዛ ሰው ብልግና የሚናገር ሰው፣ ብልግና የሚጽፍ ሰው፣ ብልግና የሚያስተላልፍ ሰው እኛም እንደሱ ባለጌ ሁነን እሱ የሚሳደበው ስድብ እየተሳደብን አይደለም። እኛነታችን ሳንለቅ አላህን አትፈራም? ፈጣሪ አለ ብለህ አታምንም? ነን ሙስሊም ከሆነ ህልና የለህም? ትንሽ አይሰቀጥጥህም? በጣም እኮ ነው የሚያስጠላው። እሱ በዳልያው ሲሳደብ እኛም በዳልያው ከሰደብ ነው። አንተ የምናምንቴ ልጅ ካለ እሱ እኛም አንተ የምናምንቴ ልጅ ብለን ምላሹ የምንሰጠው ከሆነ እሱ ስለቀደመን ብቻ ነው እንጂ ልዩነቱ ያው ነን። እሱም ብሎታል እኛም ብለነዋል። ስለዚህ ወንድም እህቶቼ ሶላህ ላይ በጣም ከፍተኛ የሆነ ፎከስ ልናደርግ ይገባናል። አቅሜ ይህች ስለሆነች ነው እንጂ ደጋጎቹ በጣም በጥሩ ሁኔታ መርሐባ ይመችህ ሐቢቢ ውስበር ይመችህ። እኔ ግን አልተመቸኝም ዘግቼዋለሁ። ወለፍዙ አስዲቅ ስዲቅ ቀድ ጁዕለ ሁነ ማዕጡፈን ዐለ ነቢይን ወቀድ ወሲፈ ቢህ ነቢዩን وقد وصف به النبيين في مثل قوله واذكر في الكتاب إبراهيم إنه كان صديقا نبيا صديق يميلو يا نبياتوش مجلت هونو عند جنادك مو نبيا يميلو عند عطف البيان تدرجو يمتالت هنا كتاب لاي قرآن لاي نستاوس إبراهيم نستاوسو إنه كان صديقا نبيا صديق بتأم تمان بتأم حقنيا ጥልቅ የሆነ አማኝ ነበረ። ነቢያ ከአላህ ደጋግ ነቢያቶች መካከልም ነበረ። ወዝኩር ፊል ኪታብ ኢድሪሳ ኢነሁ ካነ ስዲቀን ነቢያ። ሁለቱም ስዲቅ ስዲቅ የሚለው ተሰይመውበታል። ወከዛሊከ ሸሂድ ሸሂድ የሚለውም ልክ እንደዚሁ። ቀድ ቁሪና ብስዲቂ ወሳሊሕ ስዲቅ የሚለውና ሳሊሕ የሚለው ጋር ተቆራኝቶ ተያይዞ ይመጣል። وجيء بالنبيين والشهداء وقضي بينهم بالحق النبيين والشهداء نبياتك الله سبحانه وتعالى أرض البيضاء لي يمت الور أرض البيضاء اندزيهم شهداء لدينا توب لو يتسو دقاك يا الله باروك سمعتات وقضي بينهم بالحق بمكاكلا توب فردي ستان بلو الله سبحانه وتعالى ياسكمت التوال شهيد صديق صديق يميلو بتعام حكينيا يميبالو بلبو لم يعملو امنتو وچاوي قصتاو چونك سكاسي وچو سمچاچرو. وكذلك الصالح يميلو ترقامي ملاي ستتنواليهن ترقامي صالح يميلو استوت سريرته وعلانيته وأقواله وأعماله بلنا. وكذلك الصديق صديق ملك كندزاونو أبو بكر الصديق رضي الله عنه وارضاه كالتات عندك النبي صلى الله عليه وسلم إسراء والمعراج درسوا بميمة وقزي درسوا سيمتو أبو بكر الصديق كما سمعت هاتشو بفيد نن مسلمي هونو بوقت ينبرو يا نبي صلى الله عليه وسلم تلاتوش النا يدينو تلاتوش سمتو قويتو محمد اسك زاري درس واشتو ياوكم زاري اقن يما يتام من نقل قريال نوارواتو من دنو ألو أبو بكر الصديق بيت المقدس كأندور بلاي يمفجب بن ركات كبيت المقدس كزي تنستو عشاء سجدو الصبح سكي درس بيت المقدس درسو كزام الفو ترفو ود سبعة سماي وطتو ملك تي جمت هيال نور محمد بلو تالا او سلواتو قد صدق اونتو نور سايايو ابو بكر رضي الله عنه وارضاه اونتو نور انديت كسون كوان سات سما اونتو نو تلاله እንዴት ሆኖ ነው ብለ ሳትረዳሏቸው ወላሂ ነብይነቱ ካመንኩኝ ምንም አይነት ውሸት እንደማይገኝለት አመኛለሁ። ከሱ ነው የተላለፈው ከሌላ ነው ማለት ብቻ ነው እንጂ የሚጠበቅብኝ ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት خلاص صدق እውነቱ ነው። ለዛ سمي الصديق صديق የሚለው ስያሜ የተሰጣቸው። ሌላኛው ሰሃቢ ነብዩ ዐለይሂ ሰላቱ ወሰለም ከአንድ ሰው ጋር የሆነ ግብይት አድርገው ሰውየው ሌላ የሚገዛው ሰው ሲመጣለት ሰሃባ ነው እንግዲህ በወቅቱ ሱብሃንአላህ ግን في بدء الاسلام ነበረ። ምናልባትም በሌሎቹ ይህንን ንግግር ቢነገር ኑሮ ከእስልምና ሁሉ የሚያስወጣቸው ሁኔታ ነበረ። في بدء الاسلام ነው ነብዩ አለይሂ ሰላቱ ወሰለም ሽጠህልኛል አሉት ግመሉ። አልሸጥኩም አለ። ለሌላ ሰው ሊሸጠው ፈልጎ ሽጠህልኛል አልሸጥኩም ምስክር አምጣ አለ። الحلف على المدع والبينة بالنبي صلى الله عليه وسلم النبي عليه الصلاة والسلام مسكرام تسبال مسكران لبرم بوقت عنده صحابي أن يمسكران له نيالة النبي عليه السلام قرماته عندي تارجانه متمسكر اللين سن الشاشات وقوان تال نبر كمارت والله يا رسول الله صدقتك في خبر السماء فكيف لا أصدقك في خبر الأرض درج كسماي بمتامت أو ملئك تامنيه كمدر لاي بمتامت أو وري لمن على منه مالاتشو صديق بتقام حقنيا ونتانيا لم يامن بت أمنت محمد رسول الله بلو نبي صلى الله عليه وسلم لا يالو أملك هكتنا أمنت نبي عليه الصلاة والسلام يتناقرت بمولو حق نبلو تكبلون هذا هو الصديق يميلو درجة يم يسجن يلتنو الله سبحانه وتعالى صديق الشهداء والصالحين كهونو لقاقيا الله باروج يادرقن سمتو ملكام سرتو بملكام هنيتا ولا ملكام أجر كم يلو لقاقيا الله باروج يادرقن واندمه توجي هلا تشوم بيا لا تشوبت صالح حج لمهن مكرو صالح حج لمهن هلا تشنم انمكر ان التقاقزم سو بصلاح لا يتبابر علينجي بتفات لا يتبابرم قدل عفاف لا يمهد سو كوالا هون اللي نقفترو اي قبام اللهم فرعل ان لو يقبال مدفو قالاتوج مدفو سدب يميامتو تشيت يميامتو سووج يمي صفونا يمي لكالكو سووج لكن دن السن دان نهون متنكك مشال اللبن راسات شنن كنترول مادرق مشال اللبن والسلام عليكم ورحمة الله وبركاته الله يطبق اتشو بيا الله تشوبت الله بسلام دقمو دقاقمو يميقنانيو لقاك يا الله بارك يا درجن الجود لاي الجود لاي الجلاتشوم الجلاتشوم اقراو تون دالاتشو يقر ملكت يلم يا جماعة لو يسمعتشو هاي للم وكاد منو تشلترا أم العابدين العابدين يلاتشم عبد الكرايا اوكي أم مصعب ابن عمير